الذي جزاك الله مؤمنا بالله خيرا مرحبا. سورة حشر لي أسرى أن دنيا لي يالوم يمجمرا وآية ألم ترى إلى الذين نافقوا ودرنا نفاق أست وينم نفاق أست ودقب سوج على يهمنا يميلو يا خزرجو منافق عبد الله بن أبي بن سلول يمي مراون بودنو نعم እነኚህ ሙናፊቆች ከመዲና ውስጥ ከሚገኙ ሶስት የአይሁድ ጎሳዎች ኔምሊ በኑ ነዚር ሶስት የአይሁድ ጎሳዎች ነበሩ መዲና ውስጥ ይኖሩ የነበሩት። እነኚህም ጎሳዎች እዚህ ላይ ሎቢው ላይ ልጻፍ። እነኚህም ጎሳዎች በኑ ነዚር በኑ ነዚር አንድ፣ ሁለተኛ በኑ ቁረይዛ እና በኑ ቀይኑቃ እነኚህ ነበሩ። በኑ ነዚር በኑ ቁረይዛ እና በኑ ቀይኑቃ ዓይን በኑ ቀይኑቃ እነኚህ ሶስቱ በመዲና ውስጥ ይኖሩ የነበሩ የአይሁድ ጎሳዎች ናቸው። በኑ ነዚር፣ በኑ ቁረይዛ እና በኑ ቀይኑቃ። አሁን በዚህ ሱራ ላይ የተጠቀሱት በኑ ነዚሮች ናቸው። ነቢዩን ሰለላሁ ዐለይሂ ወሰለም ካብ ስር ወይንም የድንጋይ ክምር አጥር ስር አስቀምጠው ከዚያ በኋላ እሳቸው በተቀመጡበት ትልቅ ድንጋይ አንከባለው ጭንቅላታቸው ላይ በማሳረፍ ጭንቅላታቸውን ፈርክሰው ከዛ ለመግደልና ድንጋዩ ተንከባሎ ነው ብለው ለማመካኘት ሲያስቡ ነው ዋህይ ቀድሟቸው ከዛ በኋላ ያጋለጣቸው። እና ነቢዩ ሰለላሁ ዐለይሂ ወሰለም ፍርድ ሰጡ። ያ ፍርድ ምንድን ነው? በኑ ነዚሮች ይውጡ አሉ፣ ከመዲና ይውጡ። በኑ ነዚሮች ከመዲና ይውጡ፣ መዲና ውስጥ አይጎራበቱኝ አሉ። የጦር መሳሪያ ያልያዙ ሲሆኑ ይውጡ ብለው አሉ። ከዛ በኋላ ነቢዩን ሰለላሁ ዐለይሂ ወሰለም ለመግደል ያሰቡት ሌት ተቀን በኢስላም ላይና በሙስሊሞች ላይ ሸር የሚሸርቡት አይሁዶች የመውጣት ፍርድ በተፈረደባቸው ጊዜ እነኚህ ሙናፊቆች እየሄዱ ምን ይሏቸው ነበረ? አይዟችሁ፣ እኛ ከእናንተ ጋር ነን። እናንተ የምትወጡ ከሆነ አብረን እንወጣለን፣ ትግላችሁን ቀጥሉ። የጦርነት ቢታወጅባችሁም እኛ እናግዛችኋለን። ወኢን ቁትልቱም ለነንሱረነኩም፣ እናግዛችኋለን። እናንተም በተመለከተ ወደ እነሱ ዝመቱም ይሁን ወደ ምንም ትእዛዝ ወደ እኛ ከተላለፈ አንታዘዝም በማለት ቃል ገቡላቸውና ልክ ነገሩ ሲረጋገጥ ግን ከዛ አካባቢ ጠፉ ማለት ነው። ይህን ነው አላህ የሚነግረን። አለም ተራ አላየህምን ኢለለዚነ ናፈቁ ወደ እነኛ ኑፋቄ ውስጥ ወደ ገቡ የቁሉነ ብለው ይላሉ ሊእኽዋኒህም ለወንድሞቻቸው ብለው ይላሉ እነማን ወንድሞቻቸው ሊእኽዋኒህም ለዚነ ከፈሩ ለነኛ ለካዱ ወንድሞቻቸው ሚን አህል ልኪታቢ ከመጻፉ ባልተቤቶች ከአይሁዶች ማለት ነው ምን አሏቸው ለኢን ኡኽሪጅቱም ኡኽሪጀ ተወጣ ማለት ነው ይሄ ፓሲቭ ቮይስ ነው አኽረጀ አወጣ ነው አኽረጀ አወጣ ኡኽሪጀ ተወጣ ለኢን ኡኽሪጅቱም እናንተ የተወጣችሁ እንደሆነ ከመዲና ማለት ነው ለኢን ኡኽሪጅቱም ለነኽሩጀነ ማዕኩም ከእናንተ ጋር ከመዲና እንወጣለን እንጂ እናንተ ወዳጆቻችን ከዚህ ተነጥላችሁ እኛ አንኖርም ወላ ኑጢዑ ፊኩም እናንተን በተመለከተ በእናንተ ውስጥ አሐደን ማንንም አንታዘዝም አበደን ለመቼም አሉ ወኢን ቁትልቱም ደግሞ ብትገደሉ ለነንሱረነኩም እንረዳችኋለን አሏቸው ወላሁ የሽሀዱ አላህ ይመሰክራል ኢነሁም ለካዚቡን እነሱ እንዲህ በማለታቸው ለካዚቡን ውሸታሞች መሆናቸውን አላህ ይመሰክራል ከዛን አላህ ምን አለ ለኢን ኡኽሪጁ እነኛ ቢወጡ ወይ እንዲወጡ ቢደረጉ ላ የኽሩጁነ ማዕሁም አብረዋቸው አይወጡም ወለኢን ቁቲሉ ቢገደሉ ደግሞ ላ የንሱሩነሁም አይረዷቸውም ወለኢን ነሰሩሁም ቢረዷቸው እንኳ ምን ይባላል እንደው ተብሎ ቢረዷቸው እንኳ ለይወሉነል አድባረ ጸንተው በጦር ሜዳ አይቆዩም ለይወሉነል አድባረ ለይወሉነል አድባረ ጀርባዎቻቸውን ይሰጣሉ ወይንም ወደ ጀርባዎቻቸው ይዞራሉ በሽሽት ማለት ነው የሽሽት ጋያው ወይንም የመጨረሻ ደረጃ ነው ثم لا ينصرون ከዛን እነሱ አይታገዙም አላህ ሙናፊቅን አያግዝም ثم لا ينصرون الى وان قتلتم لننصرنكم والله يشهد انهم لكاذبون هون ምንድን ነው ያሉት ለኢን ኡኽሪጅቱም እኛ እናንተ ከቀዮቻችሁ ብትወጡ ለነኽሩጀነ ማዕኩም እኛም አብረናችሁን ወጣለን እንጂ አንቆይም ወላ ኑጢዑ ፊኩም አሐደን አበዳ እናንተን በተመለከተ ማንንም ለመቼ ማንታዘዝም አሉ ወይን ቁትልቱም ብትገደሉ ለነንሱረነኩም እናግዛችኋለን አሉ ግን والله يشهد الله مسكرا انهم لكاذبون እንዲ ብለው ለአይሁዶቹ እንኳን ቃል ሲገቡ ውሸታም መሆናቸውን አላህ ይመሰክራል ሙናፊቅ ሙስሊሞችንም ይዋሻል ካፊሮችንም ይዋሻል ለዚህ ወዳ መዘነበት ነው ድል ወዳ መዘነበት ነው የሚያመዝነው አቋም የለውም መስዋዕትነት አይከፍልም ከዛን አላህ ምን አለ ለኢን ኡኽሪጁ እነኚህ ሰዎች ቢወጡ ላ የኽሩጁነ ማዕሁም አብረዋቸው አይወጡም መዲናን ጥለው ወለኢን ቁቲሉ ቢገደሉ ላ የንሱሩነሁም አይረዷቸውም ወለኢን ነሰሩሁም ይረዷቸዋል እንኳ ቢባላል ለይወሉነ ልአድባረ ጀርባዎቻቸውን ያዞራሉ አለ ወደ ጀርባዎቻቸው ለይወሉነ ልአድባር ማለት ለሚመለከታቸው ጀርባቸውን ሰጥተው ይሮጣሉ ثመ ላ ዩንሰሩን ከዛንም አይታገዙም አለ ከዛን አላህ ምን አለ ሙናፊቅ ሊፈራ የሚገባው ማንን ነው አላህን ሁወ አህሉ ተቅዋ ይላል አላህ የመፈራት ባልተቤት የሆነው እሱ ነው አላህ ሊጎዳና ሊጠቅም የሚችለው ኻሊቅ አሰማዋት ወልአርድ ወኻሊቅ አልከውን ኩልህ አላህ ሱብሓነሁ ወተዓላ ነበረ። ግን እነኚህ ሙናፊቆች አላህ በሱረቱ ልሙጃደላ እንመጣበታለን ወላሂ ቢላሂ ተላሂ እያሉ እናንተን መሐላዎቻቸውን ጋሻ አድርገው ይተኸዙ አይማነሁም ጁነተን እንዳለው አላህ መሐላዎቻቸውን ጋሻ አድርገው ያዙ ይላል። ለውሸታቸው ለማንነታቸው መደበቂያ ተጠቀሙበት ማለት ነው። ምናቸውን? መሐላዎቻቸውን። የቂያ ማለትም አላህ ፊት ሲቀርቡ እናንተን ምለው እንደዋሹት ሁሉ ውሸታቸውን በመሐላ እንዳረጋገጡት የቂያማ እለትም አላህን በውሸታቸው ለመሸወድ ይሞክራሉ። ሱብሃንአላህ። እና ሙናፊቅ ከአላህ ይልቅ ሰውን ነው የሚፈራው የገባው ግን አላህን ነው የሚፈራው። እኔ ታዲያ ላንተ ብዬ ከጌታዬ ጋር ልጣላ ነው? እኔ ታዲያ ላንተ ብዬ ከአላህ ልጣላ ነው ብሎ ይተዋል ሙእሚን የሆነ ሰው። ሙናፊቅ አቋም የለውም። አላህ ምን አለ? ለአንቱም አሸዱ ረህበተን ፊ ሱዱሪህም ሚን አላህ አለ። ለአንቱም እናንተ ናችሁ አለ። ላሟ እቺ አንክሮ የምትሰጥ ላም ነች። ለአንቱም አሸዱ ረህበተን፣ ረህበተን ማለት ከፍርሃት በኩል ማለት ነው። ኸውፈን አዳምጣችሁኛል? የሴቷ ጉዳይ አያ 12ኛ የሴቷን ጉዳይ የስ ጀዛከላሽ። እሺ፣ ከዛ በኋላ ያ ልጅ ያ ሰው ያ ሙስሊም ወጣት እሷን እየተከላከለ ሳለ ይሞታል። በኑ ቀይኑቃ ወጣቶቹ አንድ ላይ ሆነው ከዛ በኋላ ይገሉታል። ነብዩ ሰለላሁ ዐለይሂ ወሰለም ጦርነት አወጁ። አንደኛ ያቺን ሴት እንደዛ በማድረጋቸው፣ ሁለተኛ ያን ሰው እየተከላከለ ሳለ በመግደላቸው። ስለዚህ ጦርነት ታወጀና በኑ ቀይኑቃ ይውጡ፣ ከዚህ አይጎራበቱን አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ ይህ የአላህ ሱብሃነሁ ወተዓላ ፍርድ ነው። ያን ጊዜ ነው ረኢሱል ሙናፊቂን አብዱላህ ኢብኑ ኡበይ ኢብኑ ሰሉል ምንድነው ያደረገው? ይመጣና እነኚህ መዋሊያ በግልጽ ነው የተናገረው፣ ወዳጆቼ ናቸው፣ ይሄ ፍርድ አይፈረድባቸው፣ ተውልኝ ማለት ጦርነት አይታወጅባቸው አሉ። ከዛ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ሁም ለከ ያውልትች ይልሃለሁ አሉት። ከዛ በኋላ ግን እንዳይጎራበቱኝ አሉ። በኑ ቀይኑቃም ወጡ ማለት ነው። እነኛ በኑ ቀይኑቃ ወጥተው ሐቂቀተን በዛ በረሃ ውስጥ ሲሄዱ የወባ ወረርሽኝ ይዟቸው የሆኑትን ያውቃሉ። እና አላህ ምን አለ? ከመሰል ለዚነ ሚን ቀብልህም ቀሪባ የሚለው ይሄንን ነው። ከመሰል ለዚነ ሚን ቀብልህም ቀሪባ፣ በቅርቡ የተከሰተው ሚን ቀብልህም ከነሱ በፊት የአላህ ሱብሓነሁ ወተዓላ እርግማን የደረሰባቸው አሉ። የነኝም እድል ከመሰል ለዚነ ሚን ቀብልህም ከነርሱ በፊት እንዳሉት ብጤ ነው። ቀሪበን በቅርቡ እንደተከሰተው ይላል። ዛቁ እነኛ ሰዎች ዛቁ ቀመሱ፣ ወባለ አምርህም የነገራቸውን የተንኮላቸውን ወባል ይላል። ወባል ማለት መዘዙን ኮንሲኩዌንስ ማለት ነው። ቀመሱ ወለሁም አዛቡን አሊም ለነሱ አሳማሚ የሆነ ቅጣትም ذاقوا وبال امرهم ولهم عذاب اليم لنسهم اصمامي يهونا قطات علللاچو ይላል የነኚ ሰዎች የነማና የነማ የሙናፊቆቹና የካፍሮቹ ምሳሌ እንዲህ ነው ይላል كمثل الشيطان اذ قال للانسان اكفر فلما كفر قال اني بريء منك اني اخاف الله رب العالمين فكان عاقبتهما انهما في النار خالدين فيها وذلك جزاء الظالمين الى ايه مندنو كان في بني اسرائيل بلال ببنو اسرائيل وسط كان في بني اسرائيل ببنو اسرائيل وسط عند راهب نبر بلال كذا وهلا ሁለት ወንድማማቾች አንድ እህት ነበረቻቸውና ይህች እህታቸው ታማ ስለነበረ እነሱ ወደ ትግል ሜዳ ለመሄድ አስበው እሷን ይዘው መሄድ ስላልቻሉ አንድ ራሂብ ዘንድ ያስቀምጧታል። አንድ ራሂብ ዘንድ አንተ ዘንድ ትሁን ብለው እንድንከባከባትና በአማና አንተ ዘንድ ትሁን ብለው አደራ ይሰጡታል። ከዛ በኋላ ይቺ ሴት ትሽራለች። ከሻረች በኋላ ማለት ከዳነች በኋላ ይሄ ራሂብ አቢድ ተብየው ምን ያደርጋል? ሸይጣን ይወሰውሰውና ከዛ በኋላ ይቺን ሴት ይገናኛታል አስገድዶ። ከዛ በኋላ ታረግዛለች ልጅቱ። ልጅቱ በመታረግዝበት ጊዜ ሸይጣን ምን ይለዋል? ይወሰውሰዋል። ምንድነው የሚለው? አንተ ስምህ ሊጠፋ ነው ሰውይ ዘንድ ያለህ ስም በጣም ትልቅ ነው። ና ይህችን ሴት እንዲህ አደረክ። አሁን አረገዘች። ይህች ሴት መውለዷ አይቀርም። ከማን ወለድሽ ብትባል እገሌ አስገድዶ ደፈረኝ ልትል ነው። ስለዚህ ያለህ ድል አንድ ነው ይለዋል ሸይጣን። ያለህ ድል አንድ ነው። ምንድነው የምታደርገው? እነኚህ ወንድሞቿ ከመመለሳቸው በፊት ይቺን ሴት ግደልና ቅበራት። ከዛ በኋላ ታማ ነው የሰጡህ ሞተችና ቀበርኳት በላቸው ይለዋል አሁንም ሸይጣን ወስውሶት። ከዛ በኋላ ልክ ይሄንን የሸይጣን ምክር ይቀበልና ከዛ በኋላ አፍዎን ያ ጀማ الحمد لله ايش يهديكم الله ويصلح بالكم انا من دنو يهونو يچين سيت يغلاتال كجدلات بوالا يقبراتال በሰይፍ ነው የመጣት። ከዛ በኋላ ወንድሞቹ ይመጣሉ። ወንድሞቿ ተመልሰው ሲመጡ እህታችንስ ብለው ሲጠይቁት ይሄው ታማ አይደል ወይ እኔ ዘንድ ጥላችሁ የሄዳችሁትና ሞተችና ቀበርኳት ብሎ ይላቸዋል። ያን ጊዜ ሸይጣን አሁንም ስራው ሁሉ ጊዜ ማለት ነው ክፉ ነውና የሆነ አላማ አለው። ከዛ በኋላ ምን ይለዋል? ያንን አቢድ የሆነውን ሰው ጉድ ሊያደርገው ነው። ከወንድሞቿ ለአንዱ ሹክ ይለዋል። እህታችሁን የገደለው እኮ እሱ ራሱ አቢዱ ነው፣ አቢድ ተብዬው ነው የገደላት፣ በሰይፍ ነው። ከፈለጋችሁ የሰይፉ ምልክት አናቷ ላይ የተመታችበት ያን ታገኙታላችሁ። እዚህ ቦታ ላይ ተቀብራለች፣ አውጧት ብለው ብሎ ሹክ ይላቸዋል። ቆፍረው ከቀብሯ ቢያወጧት የሰይፉ ምት አናቷ ላይ አለ ማለት ነው። ከዛ በኋላ ይይዙታል። ሰውየውን ይዘውት ሊሰቅሉት መሰቀያ ቦታ ላይ ወስደው አስረውት ሊሰቅሉት ሳለ ያ ድሮ ተመልሶ እየተመላለሰ የሚወሰጉሰው ሸይጣን በሰው መልክ ተመሰለና ምን አለው? እስከ ዛሬ ድረስ ወስውሼ ለዚህ ነገር ያበቃውህ እኔ ነኝ። አሁንም ከዚህ ጉድ ላወጣህ የምችለው እኔ ነኝ። ስለዚህ አንዴ ለእኔ ሱጁድ አድርግና ባንገትህ ዝቅ በልልኝና ከዚህ ጉድ አተርፍሃለሁ ይለዋል። በኩፍር ላይ ኩፍር ማለት ነው። ከዚያን ሰውየው ተውበት አድርጎ አላህ ሆይ ማረኝ ብሎ ቅጣቱን ቢቀበል ጀነትን ያገኝ ነበረ። ታዲያ አሁንም ለሸይጣን በመታዘዝ ለዛ ሸይጣን ስጁድ አደረገለትና እሺ አድነኛ ትርፈኝ ሲለው በቃ አላማዬን ደረስኩኝ፣ አገኘሁኝ ያሰብኩትን፣ እኔ እናንተ ከዛሬ ጀምሮ አንገናኝ፣ ቻው አለው። ሰውየው ተሰቀለ፣ ሞተ፣ ከፍሮ ማለት ነው። እና ሸይጣን ወካነ ሸይጣኑ ሊልኢንሳኒ ኸዙላ ይላል። ሸይጣን ሊልኢንሳኒ ኸዙላ፣ ሸይጣን ሊልኢንሳን አፍወን ኡሙል አቢዲን ወቃኒታት። ትንሽ ቀንሱት፣ ትንሽ ቀንሱት። እየሰማችሁኝ ነው? ነአም። ኡሙል አቢዲን ወቃኒታት ትንሽ ቀንሷት፣ እንትኗን ሎቢዋ ላይ። ጀዛኩሙላህ ኸይራን ኸይር፣ ጀዛኩሙላህ። ታዲያ ይረዳኛል ብሎ ሲጠብቀው ሳይረዳው ቀረ። እነኚህ ሙናፊቆችም ሄደው እነኛን አይሁዶች እንረዳችኋለን ብለው ሲሏቸው ምሳሌያቸው ከመሰል ሸይጣን፣ ይህ ሸይጣን ያንን ሰውዬ እንዳለው ብጤ ነው ይላል አላህ። ከመሰል ሸይጣን ኢዝ ቃለ ሊልኢንሳን፣ ለዛ ለሰው ባለው ጊዜ ኡክፉር አለው፣ ካድ ካድና ለእኔ ስገድ አለው። ፈለማ ከፈራ ሲክድ፣ ለሸይጣኑም ሲሰግድለት ቃለ ብሎ አለ ኢኒ በሪኡም ሚንከ እኔ ካንተ በሪእ ነኝ፣ የነጻሁ ነኝ። ኢኒ አኻፉ ላሃ ረብ ልዓለሚና፣ እኔ የዓለማቱን ጌታ ራለሁ፣ ካንተ ጋር አልክድም ብሎ ጥሎት ሄደ። ይሄ ማለት ምንድን ነው? ሲያሾፍበት ኢኒ አኻፉ ላሃ ረብ ልዓለሚን አለው እንጂ ሸይጣን አላህን ፈርቶ አይደለም፣ ለአላህም ታዞ አይደለም፣ አላማው ስለሆነ ነው። ለዚህ እሱ እናንተ ከሱ ጋር የጀሀነም ጓዶች እንድትሆኑ ነው ፍላጎቱ ብሎ አላህ ይነግረናል። ፈካነ አቂበተሁማ የሁለቱ አቂባ አለ አቂበተሁማ የሁለቱ አይሰማም ያ ጀማ ረያን ዘ ፕሮብለም ኢዝ ዊዝ ዩ ር ይሰማል፣ ይሰማል። ር አረጋግጡ። ር እሺ። ፈካነ አቂበተሁማ የሁለቱ መጨረሻ ሆነ፣ አነሁማ ሁለቱ ፊናሪ ካፍሩም ሰውዬ ሸይጣኑም እሳት ውስጥ ሆኑ፣ ኻሊደይኒ ፊሃ በዛ ውስጥ ዘውታሪዎች ሲሆኑ ይላል። ልክ እንደዚሁ ሙናፊቆቹም አይሁዶቹም እንደዚሁ ነው እድላቸው። ወዛሊከ ጀዛኡ ዛሊሚን ይህ የበዳዮች ጀዛ የበዳዮች ምንዳ ነው አለ። ታዲያ አላህ ሱብሃነሁ ወተዓላ እኛንስ ሌሎች ሙእሚኖችንስ ምን ብሎ መከረ? ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ኢተቁላህ አላህን ፍሩ ወልተንዙር ትመልከት ነፍሱን አንዲት ነፍስ ትመልከት ማ ቀደመት ሊገድን ለነገ ለቂያማ እለት ያስቀደመችውን ትወቅ ትይ ትመልከት واتقوا الله الله انفروا ان الله خبير الله وسط اواقينو بما تعملون بمسروا السرع وسط اواقينو ولا تكونوا اتهنم كالذين نسوا الله الله منور عند رسو سوچ اتهنوا عند منافقوچ اندي بما درجاچو አላህን በመዘንጋታቸው ፈአንሳሁም አንፉሰሁም አላህ ራሳቸውን አስረሳቸው። ምን ማለት ነው? የሚጠቅማቸውን ነገር ፈአንሳሁም አንፉሰሁም ማለት የሚጠቅማቸውን ነገር እንዳይሰሩ እና ተጠቃሚ እንዳይሆኑ ራሳቸውን አስረሳቸው። ራሱን ያረሳ ሰውማ የሚጠቅም ነገር ነው የሚሰራው፣ ኸይር ነገር ነው የሚሰራው። ራሱን የዘነጋ ሰው ግን በዱንያ ውስጥ ዝም ብሎ ይዋተታል። ኡላኢከ ሁሙል ፋሲቁን እነኛ እነርሱ አፈንጋጮች ናቸው ይላል። ከዛን አላህ ላ የስተዊ አይስተካከሉም አስሓቡ ናሪ የእሳት ጓዶች እና ወአስሓቡ ልጀነቲ የጀነት ጓዶች አይስተካከሉም። ማለት ከእሳት ጋር የሚኖሩና ጀነት ውስጥ የሚኖሩ አይስተካከሉም። اصحاب الجنة የጀነት ጓዶች هم الفائزون እነርሱ ናቸው ተደሳቾቹ ይላል። اللهم اجعلنا منهم اللهم اجعلنا من اصحاب الجنة يا ذا الجلال والاكرام نسألك بأسمائك الحسنى وصفاتك العلى أن تجعلنا من أصحاب الجنة يا أرحم الراحمين. كذلك أتلو الله سبحانه وتعالى من إلال إهي الله سبحانه وتعالى مرتو ودنيا إنيان مرتو ودنيا ياوردون ملكتون the final constitution the complete code of life ወደ ነብዩ ሰለላሁ ዐለይሂ ወሰለም የተወረደውን ይህንን ቁርአን ምንም እንኳ ሰዎች ቀድሩን ባያውቁት ባይረዱትም ማለት ነው። አላህ لو انزلنا بنوردو هذا القران ይህን ቁርአን አላ ጀበልን በተራራ ላይ አውርደነው በነበረ ለረአይተሁ ተራራውን ታየው ነበረ ኻሽዓን የፈራ የሰጋ ሆኖ ሙተሰዲዓን የሚፈረካከስ የሚሰነጣጠቅ ሆኖ ሚን ኸሽየቲላህ ከአላህ ፍራቻ የተነሳ ይሰነጣጠቅ ይሰባበር ነበረ ተራራ ይህንን መልእክት ቢቀበል። ከዛን ለቁርአን ክብደት መግለጫው ይህ ሆነ። ተራራ ላይ ቢወርድ ተራራው ይሰነጣጠቃል ይፈረካከሳል ሲል ማንም ጆሮ ያለው ሰው ምን ያህል ከባድ ነው ነገሩ ብሎ እንዲረዳው ይሆናል። እና አላህ وتلك الامثال انኚህ ናቸው ምሳሌዎቹ نضربها للناس ለሰዎች ምናቀርባቸው ይላል። ضرب مثلا ነው የሚባለው ምሳሌን አቀረበ። وتلك الامثال نضربها للناس ለሰዎች ምናቀርባቸው ምሳሌዎች እንዲህ ያሉ ናቸው لعلهم يتفكرون እነርሱ يتفكرون ያስተውሉ ያስተነትኑ ዘንድ ይላል። ይህን ተናጋሪ ይህንን ቁርአን አውራጅ የኛ ተጣሪ አላህ እንዴት ያለ ነው? ይህንን ነው አላህ ሱብሓነሁ ወተዓላ ከሆን በኋላ ባሉት አያቶች ውስጥ የሚነግረን። هو الله تناغارو السكونو الله الذي لا إله إلا هو الذي يا لا إله أملاك يليل يهونو إلا هو السنجي كالسنجي كالسوبا شاقر السنجي كالسوبا شاقر مانم أملاك يليل يهونو السوب التنياو أملاك الله نو يتناقر يالو الله نو إهم ملك تياستل اللف يالو الله نو إهم مثالي ياك الرب يالو عالم الغيب دبك نقرن أواكي يهونو والشهادة دبك نقر غيب نو والشهادة قلت يهونو نم نقر إنيا فيتاكين يالو نو እምናቀው እሱም ظاهر የሆነ ዕውቀት ነው ምናቀው እገሌን ለምሳሌ አጠገባችን ያለችን ሴቶች አጠገባችን ያለችን እህት አጠገባችን ያለን ወንድም እገሌን አውቀዋለሁ ገሊትን አውቃታለሁ ስንል ظاهر ነው ምናቀው ما يدور في قلوبهما በልቦቻቸው ውስጥ ያለው ነገር እናውቃለን አናውቅም ስለነሱ እናውቃለን አናውቅም ካጠገባችን የራቁ ሰዎችንስ አናውቅም እኛ ሸሃዳውንም ሸሃዳ ማለት ዊትነስድ ማለት ነው በአይን የሚታይ ማለት ነው አላህ ግን ዓሊሙል ገይቢ ገይብንም አዋቂ ነው ወሸሃደቲ ኢላል ግልጽ የሆነው ነገር አዋቂ ነው ሁወ الرحማኑ እሱ እጅግ ሩህሩህ ነው እዝነቱ ካፊሮችንም እንኳ ያጠቃልላል ካፊር ሆኖ ሀብታም አለ ካፊር ሆኖ ጤነኛ አለ ካፊር ሆኖ በዱንያ ላይ በአማን የሚኖር ጤነኛ አለ ይሄ ሁሉ ከአላህ ረህመት የተነሳ ነው ሁወ الرحማን አርራሂሙ አዛኝ ነው እጅግ አዛኝ ይላል ሁወ الله እሱ ነው አላህ الذي لا إله إلا هو يا كسبا شاقر للا أملاك يلي اللي يهونو أهون يا اللهن سموك ترقمنو منايو الملكو السو نقصونو هلو نقر نقصنا يتبالا هلو بأجو يهونو القدوسو يلال القدوسو مهلت كأن كان هلو يتقرى القدوس السونو السلام سلام مالت ما يتوك مالن عند فطوران منيا من قدله نتوك علن قليت ارنا توجه اندي قليل ياسراتشو نو قليل من ليل نو اندي تبالاتشو هو اللي ربشا نو الله سلام نو يا سلام منك هوكت يماينكاو نو الله سبحان الله السلام المؤمن المؤمن مالت دقبو يو أأمنا كميلو نيتيازو أأمنه مالت سلام ستو مالنو واستنا ستو مالنو أمانا درقو مالنو المؤمن مالت يو مؤمن يميلو the doer name مؤمن يميلو doer name كولت يتيازنو كولت نقر يتيازنو عندنا آمنة كميلة تيازنو عندنا آمنة اي دبل آمنة عندنا آمنة آمنة كميلة تيازنو آمنة آمنة كميلة تيازنو عندنا آمنة كميلة تيازنو آمنة which means believed believed كذي تيازنو آمنة مؤمن ميلو عندنا آمنة كميلة تيازنو آمنة مالا believed مالتنو هلتن يو دقمو آمنة ايو هلتن يو دقمو كمني تيازنو آ apostrophe اللو آمنة آمنة من مالتنو آمنة مالت made secured secured na all right made secured ማለት ነው ሁለተኛው ሁለተኛው ላችሁ የላይኛው አመነ ቢሊቭድ ነው አመነ ሁለተኛው ደግሞ አመነ ሜድ ሴኩርድ ማለት ሰላም አደረገ አሁን ሙእሚን የሚለው ሙእሚን እንደመጀመረው አመነ ቢሊቭድ ከሚለው ከሆነ ሙእሚን ቢሊቨር ይሆናል እንደ ሁለተኛው ከሆነ ደግሞ ሜድ ሴኩርድ የሚለው ሙእሚን ከሆነ ሰላም አድራጊ ማለት ነው ዩ ጎት ሚ ሰላም አድራጊ ስለዚህ እዚህ ጋር ያለው የአላህ ስም ከየትኛው ነው is that from the first or from the second ከየትኛው ነው from the second yes ከሰከንድ ነው no ሙእሚን የመጀመሪያው እንደመጀመሪያውማ እኛ ነን ሙእሚን አማኞች ሙእሚን አመነ ከሚለው የተያዘው ሙእሚን ነው ሜድ ሴኩርድ ከሚለው ሙእሚን ከሁለተኛው የተያዘው ነው ያአላህ ስም ለዚህ ምን ይላል ወላሁ አለ ወላሁ አልመሊኩ አልቅዱስ ሰላሙ አልሙእሚን ምን ማለት ነው ሰላም አድራጊ ነው አማን የሚሰጥ በምድር ላይ በአማን እንድንኖር የፈቀደልን የቂያማ ዕለት ጀነት በማስገባት አማን የሚያደርገን የሻውን ሰው አማን የሚያደርግ አልሙእሚን ነው አልሙሃይሚን ሙሃይሚን ማለት ሁሉን ተቆጣጣሪ ከሁሉ በላይ የሆነ ማለት ነው ሙሃይሚን ኦምኒፖተንት በሁሉ ነገር ላይ ቻይ የሆነ የሁሉ ተቆጣጣሪ ነው አላህ አልአዚዝ አሸናፊ ነው አልጀባር አስከዳጅ ነው አስከዳጅ ባይሆንማ ሰዎች ጀሃነም ለመግባት ፈቃደኛ አይሆኑም በምድር ላይ ለመቀጣት ፈቃደኛ አይሆኑም አላህ ግን አስገድዶ ያስገባቸዋል አፈንጋጮችን አስገድዶ ያስራቸዋል ይሄ ነው አልጀባር አልሙተከብር የኩራት ባልተቤት ነው ወለሁል ክብሪያ የኩራት ባልተቤት ነው አላህ سبحان الله الله يطرا نو عما يشركون سوچ بسو لاي كمياغاروت نغر كله الله يطرا نو هو الله اسنو الله الخالق فطاريو فطاري نو خالق البارئ ايه نو بارئ معنات جماري فطورن جماري معنات نو بارئ يبالا who has started creating you know خالق فطاري نو باري you know باري يبالال جماري نو فطورن المصور قراچ نو يقرصال المصور قراچ نو يقرصال الله يقرصال انيا بمنفلغو ملكو سايحود اسو بمنفلغو ملك ሁለቱ አይኖቻችን እዚና እዚ ይሁኑ የማለት ምርጫዋል ነበር ነው አስሩ ጣቶቻችን አላህ ስንቱን አሳምሮ አጂብ ነው የሚያስብል ፍጡራንን አሳየን አላህ አዕዋፍ የሰው ልጆች እንስሳት ስንትና ስንት ሲያዋቸው የሚያፈዙዋል እንትኑ ላንድስኬፕ እስቲ የምድርን ገጽ ስንመለከት የሚገርም አይደለም ሰማይን ስንመለከት وفي انفسكم افلا تبصرون ايه ነው المصور قراچ ነው الله له الاسماء الحسنى له الاسماء الحسنى ይቺን አዳምጡ እስቲ አማርኛዋን له الاسماء الحسنى مالت لسول الله الاسماء الحسنى مالت كانكن يطرو يتوابو سموچ አሉት كانكن يطرو يتوابو سموچ አሉት له الاسماء الحسنى ምንድነው ለሱ الاسماء الحسنى كانكن يطرو يتوابو سموچ አሉት يسبح له لا الله يا طرال ما في السماوات بسمايات يالو كله والارض بمدر يالو كله لا الله يا طرال وهو العزيز الحكيم እሱ አላህ አልዓዚዙ አሸናፊው እና አልሐኪሙ ጥበበኛው ነው ይላል። ሱብሃንአላህ። ኸይር፣ እስቲ ጥያቄ ልጠይቃችሁ። ለሁል አስማኡል ሁስና ማለት ምንድን ነው? ለሁል አስማኡል ሁስና ሎቢው ላይ ጻፉና አሳዩኝ። ለሁል አስማኡል ሁስና በአማርኛ በትራንስሊተሬሽን ጻፉና ሎቢው ላይ አሳዩኝ። ጀዛኩሙላህ። ለሁል አስማኡል ሁስና ምን ማለት ነው? እሺ፣ እየተየባችሁ ነው። ዌይቲንግ ፎር ዩ። አስማኡል ሁስና ጻፉ። እሺ፣ እንከን የሌላቸው የተዋቡ የአላህ ስሞች። ማሻአላህ። እሺ፣ እኔ እንዳልኩት እስቲ፣ እንከን የሌላቸው የተዋቡ የአላህ ስሞች። ማሻአላህ። ሙእሚና ቢላህ። እንከን የሌለበት የውብ። እሺ፣ ጠፋኝ። ኖ አልጠፋሽም። ማሻአላህ። አላህ ብያለሁ። እስካሁን ካለው እኮ ያንቺ ነው ቤስቱ። እሺ እሺ። ስለዚህ ለሁል አስማኡል የተዋቡ ስሞች ብቻ ኖ። እንከን የሌለበት የጠሩ ስሞች። እሺ። ጀዛከላህ ሰይፍ። ለሁል አስማኡል ሁስና ማለት ለሁል አስማኡል ሁስና ለርሱ ለአላህ ከእንከን የጠሩ ከእንከን እንከን የሌለባቸው አይደለም። እንከን የሌለበት ከእንከን የጠሩ የተዋቡ ስሞች። እሺ፣ ለአላህ ከእንከን የጠሩ የተዋቡ ስሞች አሉት። ወሊላሂ ለአስማኡል ሁስና ፈድዑሁ ቢሃ ኸይር። እሺ፣ መርሐባ። ከእንከን የጠሩ ጀዛከላህ አኺ ሰይፍ። ፕሊስ፣ እስቲ ምን እናደርግ መሰላችሁ? ኢንሻአላህ የተወሰነ ሴዥን እንይዝና ምን ማድረግ አለብን? ዛሬ ሰዓት የለኝም፣ አፉ ትሉኛላችሁ። ሞስት ፕሮባብሊ ነገ ጧት ልንጀምር እንችላለን። ምን እናደርጋለን? ልክ እኔ እንዳልኩት እናንተ መድገም፣ በቃ አንድን አያት መድገም። ከዛ በኋላ ለወደፊቱ ኢንሻአላህ ይሄን ደርስ የሚያስተላልፉ ብዙ ሰዎችን ለማፍራት እንችላለን ማለት ነው። ኢንሻአላህ ምነው የምናደርገው ራሱ የተባሉትን እኛ ተፍሲር ስንቀራ ሸኾቻችን የሚሏትን አባባሏን ጭምር ማለት ነው እንዲህ ነው ያሉት ብለን ክብ ሰርተን ሐለቃ ሙጣላዓ እናደርግ ነበረ። ይሄ ነው። አፉ በሉኝ፣ አፉ በሉኝ። ከዚህ በላይ መዝለቅ አልችልም ዛሬ። ኢንሻአላህ ነገ ጧት እንገናኛለን። ነገ ጧት ሰፋ ያለ ደርስ ነው የሚኖረው። ዊኬንድም ስለሚሆን የትም ቦታ ይመስለኛል። የትም ቦታ መቼም ዩሮፕም አሜሪካም ዊኬንድ ነው። እስቲ ዊኬንድ ነው ይመስለኛል። እስቲ ከእንትን የምትገቡ አሜሪካ፣ ካናዳ የምትገቡ ካላችሁ የዛት ዊኬንድ እስቲ አንዳንድ አሳዩኝ። የስ ይመቻችኋል። ያ ጀዛኩሙላህ። ስለዚህ ሱረቱል ሙጃደላ ነው የምናየው። ሰፋ ያለ ትምህርት ነው የሚሆነው ኢንሻአላህ። ዛሬ ከዚህ በላይ መዝለቅ አልችልም፣ አፉ በሉኝ። ጥያቄም ካላችሁ ሌላ ጊዜ ነው ማስተናግደው። اللهم احبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم حبب الينا الايمان وزينه في قلوبنا وكره الينا الكفر والفسوق والعصيان واجعلنا من الراشدين اللهم اصلح شاننا كله اللهم اصلح شاننا كله اللهم اصلح اولادنا اللهم اصلح اولادنا اللهم اصلح اعمالنا وارزقنا عملا صالحا متقبلا ولسانا ذاكرا وقلبا خاشعا يا ذا الجلال والاكرام اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره اللهم اصلح لنا دنيانا التي فيها معاشنا واصلح لنا اخرتنا التي اليها معادنا يا ذا الجلال والإكرام يا حي يا قيوم اللهم ارزقنا اللهم ارزقنا اللهم ارزقنا علما نافعا يا ذا الجلال والإكرام اللهم علمنا علما ينفعنا وانفعنا بما علمتنا اللهم ارفع درجاتنا في جناتك جنات النعيم يمن كتابنا يا جلال